Dinaccio Radio No. Straight from him and his way. Kun Saganta Radio Dini Kenya. Let the Ummah rise again. አሰላሙ አለይኩም ወራህመቱላሂ ወበረካቱ ክብራትና ክብራን የዲናችሁ ራዲዮ አድማጮች በጌታችን አላህ ስብሐ ወተዓላ መልካም ፍቃድና እገዛ የህዋ ከእስላም ጥላስር በኡስታዝ ማህሙድ ሐሰን እንዲሁም ለጥያቄዎቻችሁ መልስ የተሰጠበትን ያልፈቷ ዝግጅታችንን ይዘን ዳግም ተገናኝተናል። የዛሬውን ጣፋጭና ያማረ ፕሮግራማችንን ስለማሳመር በሚነግረን የመሐመድ ሲራጅ ልሳንን ጀምሯለን። እስከ ዝግጅታችን ጫፍ ድረስ አብራችሁን እንድትቆዩ መጋብዘው የዚህ ፕሮግራም አዘጋጅ አቡበከር ኢርጋኒ መልካም ቆይታ። እስቲ ዛሬ ስለ ማሳመር ወይንም ደግሞ አልኢሳን ስለተባለው ቃል እናወራለን። አንዳማኝ ሁልጊዜም ቢሆን በመልከታ እይታ ውስጥ እንደሆነ የሚያድርበት ስሜት ነው ይህ ማሳመር ወይንም አልኢህሳን። ፕሮግራማችን ዲናችን የሬዲዮ ፕሮግራም ነው። ከእስላም አድማስ እየጨለፈን ነው የምንገኘው። ውድ አድማጮች ኢህሳንን የሚገጥሙት የልቅና ባለቤት ከሆነው አላህ ጋር የሰመረ ግንኙነትና መቀራረብ ያላቸው ሰዎች ናቸው። ሀያሉ አላህ በፍርዱ ቀን የሰው ልጅ በሙሉ በዚህች ምድር ላይ ሲሰራቸው የነበሩ ነገሮች ሁሉ አንድ በአንድ ይነገራሉ። የሚከተሉት የቁርአን አናቅዞችም ለዚህ ሀብነት ይሆናሉ ማለት ነው። فلنقصن عليهم بعلم وما كنا غائبين በነርሱም ላይ የነበሩትን ሁሉ ከውቀት ጋር በርግጥ እንተርክላችኋለን የራቅንም አልነበርንም። አልአዕራፍ 7 ላይ ማንበብ ትችላላችሁ። አለም ያዕለሙ አንአላህ ያዕለሙ ሲርሁም ወነጅዋሁም ወአንአላህ ዓላሙል ጉዩብ አላህ ሚስጥራቸውና ውይይታቸውን የሚያውቁ መሆኑን አላህም ሩቆችን ሁሉ በጣም አዋቂ መሆኑን አያውቁምን ይላል ጌታ አላህ Subhanahu Wa Ta'ala በቁርአኑ ላይ አተውባ 78 ላይ። ሉቅማን እንዲያለ ልጄ ሆይ እርሷ የስናፍጭ ቅንጣት ክብደት ያህል ብትሆንና በቋጥኝ ውስጥ ወይም በሰማያት ውስጥ ወይም በምድር ውስጥ ብትሆን አላህ ያመጣታል። አላህ ሩህሩህ ውስጥ አዋቂ ነውና። ሌላኛውን የአልኢህሳን ትርጓሜ ወይንም የማሳመርን ትርጓሜ ስንመለከት ደግሞ ማንኛውም ተግባር አሳምሮ መከወን አስተካክሎ መስራት በከፍተኛ ጥራት መፈጸም ማለት ይሆናል። የቃሉ ትርጓሜ እንግዲህ በዚህች ዓለም ላይ የምንኖር ሰዎች ትልቁ ግባችን ሊሆን የሚገባው በልባችን ውስጥ ይህን የአልኢህሳንን ወይንም የማሳመርን ባህሪ ማዳበር ይሆናል። እያንዳንዱን ድርጊቶቻችንን የሚከታተልን መለኮታዊ እይታ ሞተናፈር ውስጥ እስክንገባ ድረስ ከኛ የማይለይ መሆኑን አዘውትረን ማስተዋስ ግዴታችን ነው። ብዙ ጊዜ የምንዘናጋው ይሄንን ነው። አላህ Subhanahu Wa Ta'ala በድርጊቶቻችን የሚያይን ስለማይመስለን ነገሮችን ተለብቀን ማድረግ እንወዳለን። ለአብነት ያህል ምን ጠቅሳቸው በርካታ ድርጊቶች አሉ። الله سبحانه وتعالى من إلال هو الذي خلق السماوات والأرض في ستة أيام ثم استوى على العرش يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها وهو معكم أينما كنتم والله بما تعملون بصير ارسو يا سمات النامدرن بس الدسك انا تستفترن كزيان بزوفانو لاي سلطانو يتدلال دلنو በምድር ውስጥ የሚገባውን ከርሷም የሚወጣውን ከሰማይም የሚወርደውን በርሷም ውስጥ የሚደረገውን ያውቃል። እርሱም የትንብት ሆኖ ከናንተው ጋር ነው። አላህም የምትሰሩትን ሁሉ ተመልካች ነው። አልሐዲድ አራት ላይ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። የእምነት የመጨረሻው ደረጃ የትንብት ሆን አላህ ካንተ ጋር መሆኑን ማወቅ ነው ይላሉ። سبحان الله كل جزم بالإحسان هنيتا وسط يغن ينبرو مهونن عطايكم رسول صلى الله عليه وسلم مالتينو رساچون بكنم هونه بماتا بچگرم هونه بفسحا غزي بتئنتم هونه بسلام وقتوچ عند عينتنا يمايلواوت بحري بالبيت نبر صباح الخير ولا الخير يهدي لك صباحات صباح الورد يا ورد العمر يا نغمة الشراق السلام عليكم ورحمة الله وبركاته ودنا تنافقيو يا ديناتين ريديو ፕሮግራም አዳሚዎች ፕሮግራማችሁን ሁሌም እንደምከታተሉ ብዙ ጊዜ ሆነኛል የዘውትር አድማጭ ነኝ ቆይቷል ለዲና ከሬዲዮ ከአንድ ጀምሬ እየተከታተልኩ ነው አልሐምዱሊላህ እኔም በጣም አድርጎ ነው የቀየረኝ አላህ ጀዛችሁን ይክፈላችሁ ወላሂ ስንት እየተቀየሩ ነው ያሉት እኔም ምን ብዬ እንደማመሰግን ወላሂ ምንም ቃላት ያንሸኛል በጣም ወላሂ እኔ በጣም ደስ ብሎኛል ጀዛኩም አላህ ኸይራን ወላሂ ፕሮግራማችሁ በጣም በጣም ደስ ይላል እኔ በበኩሌ ብዙ ነገር አትሪፌበታለሁ በዚህኛው በዲናችን ሬዲዮ ማለት ነው ከልቤ ነው ዲናችን ሬዲዮ በጣም በጣም በጣም ወደው ፕሮግራም ቢኖር ዲናችን ሬዲዮ ነው ያ والله በጣም በጣም በጣም ደስ የሚል ነው ጥያቄና መልስ በጣም ብዙ ምን ጠይቀው ተቸግረን ነበር والله ከጨለማ ወደ ብርሃን አወጣችሁን الله ጀዛችሁንም በዛው ወደፊት ወጀነት ይከፈላችሁ والله በጣም በጣም ያኔ እንዴት ሀርክ እንደምገልጽ እንጃርቻ በጣም ደስ ይላል ጀዛኩም አላህ ኸይረን አላህ ባላችሁበት ይጠብቃችሁ ወላሂ ወላሂ ነው ምላችሁ እንደው አላህ ይጨምርላችሁ አላህ እንደው ዘላቂ ያድርግላችሁ صباحك فل وحنا فل يا طهر وانا بضات صباحك هو بياض الروح صباح الروح يا وراك ብዙዎቻችን የላየ ላይ ኢባዳ ኩበዝ ነን የላየ ላይ የሚታየው የሚታየው ላይ የውስጡንስ አው አንዳንዶቻችን የሚታየው የለንም እስከነጭራይ ግን እቺ ብዙ ጊዜ ለሰው ይውልኝም ቢሆን ይሄን ንቆረቆር ቦታ ምንም ግንባራችን አሽተን የሱጁድ ምልክትን እናወጣ እንችላለን ግን ቀልብስ የቀልብስ ጉዳይ ያአላህ ፍራቻ እንዴት ነው እንዴት አድርገን ነው እናስቀምጠው ያአላህ ፍራቻ እንዴ በቀላል ይመጣል ያአላህ ፍራቻ ያአላህ ፍቅር በቀላል ይመጣል ልብኛ በአላህ መመካት በቀላል ይመጣል ስለዚህ እዚህ ቀላል አይደለም እዚህ ጋር ስለዚህ ለዚህ ራስ ፕሮግራም ያስፈልገናል ነው በዚህ ፕሮግራም ኸልዋ ቁጭን እናለቅስበት ሙናጃ ማአላህ ከአላህ ጋር ምን መነጋገርበት ሰዓት ያስፈልገናል 24 ሰዓት መሮጥ ይቻላልም ሰዓት ያስፈልገናል አንድ ሰዓት ምን 30 ደቂቃ በር ዘግተን ቁጭ ብለን ከአላህ ዘንድ ጋር ምን እናወራበት በድክድክ ጨለማ ከአላህ ጋር ምንወያይበት ችግራችን አቤታችን ምናስተማበት ጸጥታ ቦታ ካጣን ራቅ ብለን ጫካው ስገብተን ወደ ቢች ማካባቢ ብቻ ሰው የሌለበት ቦታ ሄደን ጭር ያለ ቦታ ሄደን ወንጀላችን አስተውሰን ልናለቅ ሲገባን ከአላህ ጋር ልንነጋገር ይገባል። ጊዜ ያስፈልጋል። አለበለዚያ ዝም ብለን ግን በባዶ ቀፎ ብንጮው ራሳችን ከአላህ ርቀን ሌላውን እናስተካክላለን ብንል አይሆንም። በተለይ የልብ ላይ የልብ ስራ ላይ ልባችንን በትልቅ አላህ በሚወዳቸው ስብእናዎች ሊሞላ ላይ ይገባል። እውነትን በማፍቀር ላይ እውነተኞችን በማፍቀር ላይ ትሁት በመሆን ላይ ሙተዋዲ በመሆን በመተናነስ ላይ የፈለገው ቀጥ ቢኖረን አዋቂው አላህ ነው ብሎ ማመን አዋቂው አላህ ነው ልብ ላይ የሚያውቀው ማን ነው አላህ ነው አዋቂው አላህ ነው አዋቂ አላህ ነው አዋቂ የፈለገው ቀጥ ቢኖረን ምክንያቱም አንድ ሰው አውቃለሁ የሚል ስሜት ከገባበት በቃ ጠፋ እኔ አውቃለሁ የሚል ስሜት ከመጣ ይሄ ሰው ይጠፋ ለምን የሰው ልጅ ህይወቱን በሙሉ ቢማር መሃይምነትን ሙሉ በሙሉ ከራሱ ሊቀር አይችልም። መሃይምነት ሙሉ በሙሉ ከሰው ልጅ ሊቀረፍ የሚችል ነገር አይደለም። ነገር ምክንያቱም አንድ ሰው እዚህ ቁርአንና ሐዲስን በጣም አውቃለሁ እንኳን ቢል ዘር ብሎ ወደ ህክምናው ዓለም ሲገባ መሃይም ነው። ቁርአንና ሐዲስን እንኳን የፈለገ ቢያውቅ ነገር ልጁ ብትታመመበት ግራ ነው የሚገባው አይደል? ምን ይዘው ነው የሚጠፋው? ዶክተር ብሎ ሄዶ ያለቅሳል። እዚህ ቦታ ምንድን ነው ማለት ነው? ማህይም ነው። ዶክተሩ ሜዲካል ዶክተር ስለ ህክምና በጣም የሚያውቀው ሰውዬ ከዛ ወጣ ብሎ ወደ ግብርና ሲገባ ማህይም ሊሆን ይችላል። ወደ ኢንጂነሪንግ ሲገባ ማህይም ይሆናል። እውቀት በጣም ሰፊ ነው። በጣም ሰፊ ነው እውቀት የሚባለው። ሁሉ የሚያውቀው ማን ነው? አላህ ሱብሃነሁ ወተዓላ ብቻ። ጥሩ ጸሐፊው ጋዜጠኛው በጣም ጽሁፍ የሚችለው ተናገር ቢባል ማይክ ሚያዝ ሚያቀተዋል። ማይክ ሲይዝ አፍንጫው ሚንቀጠቀጣል። ሚያልበዋል። ግን ጻፍ ከተባለ ውድ በጣም የሚገደንቁ ነገሮች ይጽፋል። እዛ ግን ተሰጥቶ አይደለም። በጣም ጎበዝ ተናጋሪ አለ። ግን ጻፍ ብትለው አንዲት መስመር ሊጻፍ ይችላል። ይሄ አላህ Subhanahu Wa Ta'ala ስጦታ። ስለዚህ ይማር ከሌላው የሚችለው መች ነው? እኔ አሁንም ስቲል መሃይም ነኝ የሚል ከሆነ ይማራል። ይማራል። እኔ መሃይም ነኝ የሚል ሰው ይማራል። ግን አዋቂ ነኝ የሚል ሰው አይማርም። ለምን? አውቃለሁ ይልና በቃ ብዙ የማራቸው ነገሮች ያመልጡታል። በኤክስፒሪየንስ የሚገኙ ነገሮች አሉ። በተሞክሮ ከአባቶቻችን ከእናቶቻችን የምንማረው ነገር አለ አይደል? ከጎረቤት የምንማረው አለ። ከሀገር ሀገር በመቀየር የምንማረው ትምህርት አለ። 10 20 አመት መጽሐፍ ላይ መጽሐፍ አንብበን ማናገኘው 10 ቀን ቻይና ሄደን ቁጭ ብለን ተምረን እንመጣለን እኮ 10 ቀን ብቻ። 10 ቀን ቻይና ስትገባ የማን እንዴት ይላል? አንተ ኢትዮጵያ ውስጥ ምናልባት ያሉትን ሙስሊም ወገኖችህን ወይም ክርስቲያኖችን በጣም ዝቅ አርገት መለከታቸው ይሆናል። ቻይና ስትሄድ ጉርታ ያለ ውሻም ይበላ እንቁራሪት ይበላ እባም ይበላ ጌታም ይባል የማያውቅ ጀነት ጀሃነም ይባል ነገር የማያውቅ እንዲህ አይነት ፍጡር ስታይ አረ ጉርትላል። እኛ አገራችን ጀነት አይደለች እንዴ ኢትዮጵያ ትላል። ሌላ አመት ተከታዩስ ቢሆን ይሄ ትላል። አብረት የማያውቅ ሰውነቱ ሁሉ አንድ በቃ ብልቱን እንደ ጨርቅ አርጎ የሚያይ ማለት ነው። ምንም ጣጣ አይደለም። ምንም ነገር ጣጣ የሌላቸው ፍጥረታቶች ውስጥ ስትገባ ጭንቅላት ምን ይሆናል? ግልብጥ ብሎ ይቀየራል። ለካ ይሄ ማለት ነው። ከሀገር ሀገር በመቀየር የምታገኘው ትምህርት አለ። ግን አውቃለሁ ካልክ ግን ይሄን ሁሉ ትምህርቶች ያመልጣዋል። ከቀልብ ኢባዳዎች አንዱ ምንድነው? ሙተዋዲዕ መሆን መተናነስ። በል ዑለማዎች ምን ያሉ? ዕውቀትን በጨመረ ቁጥር መተናነስ ካልጨመረ የምትማረው ትምህርት ዕውቀት እያጠፋህ እንደሆነ እወቅ። እየጠፋህ መሆኑን ነው። ዕውቀትህ መስተናነስን ካልጨመረልህ ያ ዕውቀት ያንተ ዕውቀት መጥፊያ ነው እንጂ ያድንህ አይደለም። ቼክ ማድረግ አለብህ የሆነ ችግር እንዳለ። የትምህርት ሜቶዶሎጂ ስህተት እንዳለው ዕውቅ የሆነ ችግር አለ። ዕውቀት በተፈጥሮ ምንድን ነው የሚያደርገው? የሰው ልጆችን ሀምብል እንዲተናነሱ ነው የሚያደርጋቸው። ዕውቀት በተፈጥሮ የሰው ልጆችን እውነተኛ ያደርጋቸዋል። ዕውቀት በተፈጥሮ ታማኝ ነው የሚያደርገው። ያን ካላደረገን ሌባ፣ ወንበዴ፣ ውሸታም፣ ኩራተኛ ካረገን ይሄ ዕውቀት ቢቀርብን ይሻላል ነው። ዋጋ የለውም። ቁርአንና ሐዲስ ምንድነው? አንድ ሰው ቁርአንና ሐዲስ እየተማረ ባህሪው ካልተገራ ቆም ሊል ይገባዋል። የሆነ ችግር አለ ወይ ካስተማሪው ወይ ከሱ። አለበዛ ቁርአንና ሐዲስ የሰው ልጆችን ስብዕና ያመጥቃል እንጂ አያበላሽ። ስለዚህ ባህሪ ካልተስተካከለ የባህሪ ለውጥ ካልመጣ ችግር አለ ማለት ነው። ራሳችን ልመረምር ይገባል። ምናልባት ልቦናችን በወንጀል ታውሮ እውነታን ማየት አልቻለም ይሆናል። ልቦናችን ከታወረ እውነታን ለማየት አይችልም። ልቦናችን ለኢማን የተመቻቸ ላይሆን ይችላል። ቁርአን ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ያንተ ማስታወስ ለሙእሚኖች ይጠቅማል ያለው። እኛ ግን በሚፋቅ ጠፍተን ከሆነ ዋጋ የለውም። ሰውየው በሚፋቅ አልቆ ከሆነ ዋጋ የለውም። ስለዚህ ቅድሚያ ራሳችን እንመርምር፣ ከዛ በኋላ በዙሪያችን ያለውን ነገር እንመርምር። አስተማሪያችን ቢሆን ምናልባት የሚያስተምረን አስተማሪ ችግር ሊኖርበት ይችላል። ሜቶዶሎጂው ትክክለኛ ላይሆን ይችላል። ከአቅማችን በላይ የሆነ ትምህርት እየሰጠን ሊሆን ይችላል። ፈርድ የሆኑ ነገሮች መሰረታዊ ነገር ሳናውቅ ፍሮ ውስጥ ቅርንጫፍ አስገብቶን አዙሮብን ሊሆን ይችላል። እንመርምር ራሳችን። ወይም አሚር ብለን ያስቀመጥነው ጃሂል ሊሆን ይችላል። ጃሂል አሊፍ ትቁም ትተኛ የማያውቅ መሃይም ይሆናል። አሚር ብለን ከዛው ተያይዘን ገደል እየመራ ሊሆን ይችላል። ግን ቅድሚያ እራሳችን፣ ከዛው በዙሪያችን። ብዙ ጊዜ ችግራችን እኛ እራሳችንን አናይም። እራሳችንን እኔ ማን ነኝ? ሰዎች ስላጨበጭቡልኝ ብቻ አዋቂ ስላሉ እኔ አዋቂ ልሆን እችላለሁ? መሃይም ሰዎች ስላጨበጭቡለት አዋቂ ሊሆን ይችላል? ስላጨበጭቡለት አይደለም። ላዩ ላይ ትምህርት ቤት ቢሰራበት አዋቂ ሊሆን አይችልም። ካልተማረ ድረስ ሰዎች አዋቂ ስላሉት ብቻ አዋቂ ሊሆን አይችልም። መማር አለበት። ግን ያሳዝነው ብዙዎቻችን ትምህርት ገበታ ላይ አንገኝም። በተለይ አመራር ቦታ ያለን ሰዎች፣ በተለይ ዲያስፖራ ያሉ የኮሚኒቲ መሪዎች በግልጽ ሊነገራቸው ይገባል። ሁላችሁም አብዛኞቹ ዒልም አይማሩም፣ ዲን አይማሩም። ሙስሊሙን እንምራ ይላሉ፣ አይማሩም። ዒልም ቦታ ላይ አይገኙም። ኮንፈረንስ ቦታ ላይ ሲገኙ ዒልም ሲባል ወደ ወጣ ነው የሚሉት፣ ዳዕዋ ሲባል ወጪ ወጪ ነው የሚወጡት። ልትናገሯቸው ይገባል። ለምንድን ነው አንተ ማታዳምጠው? አንተ ዓሊም ነህ እንዴ? ለምንድን ነው ቁጭ ብለህ ማታዳምጠው? አንተ ዒልም አያስፈልግህ? ታዲያ በምንድን ነው የምትመራን? የትኛውን ኪታብ ቀርተህ ነው? ግልጽ ሊነገራቸው ይገባል። ሹራ ይሄ አንደኛው። ሌላው ሰዋቢታችን ነው። ለፖለቲካም ይሁን ለማህበራዊ ጉዳይ፣ በእምነትም በማንኛውም ጉዳይ ሌላው ልንረሳው የማይገባ ነገር ሹራ። ሹራ አንድ ሰው ፈላጅ ቆራጭ መሆን የለበትም። የፈለገ ዓሊም ይሁን ዓሊም፣ ለምን ዓሊም ሼክ ለምን አይሆንም? ፈላጅ ቆራጭ መሆን የለበትም። የፈለገ ዒልም ይኖረው በውይይት ነው። እስልምና ሁሉ ነገር በምንድን ነው? በውይይት ውይይት። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ሆነው እንኳን ጉዳያቸው የሚፈጽሙት በምን ነበረ? ተወያይተው ነበረ። ወሻውንሁም አላህ እኮ ነው ያዘዛቸው። ተወያያቸዋል። ተወያያቸው። ሹራ ሹራ አድርግ። አንዳንድ ጊዜ ታውቃላችሁ አላህ የሆነ ውሳኔ ወስኖ በዛ ውሳኔ ላይ ይወያያሉ። ለምንድን ነው የሚወያዩት? አላህ የወሰነው ውሳኔ እኮ አይቀየርም። ይህስ አፕሊኬሽኑ ላይ እንዴት አድርገን እንተረጉመዋለን? አላህ ወስኗል ብሎ ነብዩ ሰለላሁ ዐለይሂ ወሰለም አምጥቶ ዝም ብሎ ላያቸው ላይ አይጭኑም ነበረ። ይወያያሉ። ይሄ ነው እስላም። እሳቸው ብቻ አይደሉም ከእሳቸው ጋር የነበሩት ነብያት ነብዩላህ ኢብራሂም አለይሂ ሰላም ህልም እንዳዩ ህልም እንግዲህ ነብያቶች ህልም ምንድነው ወህይ ነው አለ ልጅን እረድ የሚባል ትዕዛዝ መጣ ሄደው ልጃቸውን ቀጥታ ሄደው አረዱት ወይስ ተነጋገሩ ከልጃቸው ጋር የአላህ ትዕዛዝ ነው ና ልጅ ወደድክም ጠላህ ማርዳህለው የኒህም ወህይ ነው ብለው አረዱ ተነጋገሩ ተወያዩ ወንጌል አደረጉ ሹራ ሹራ ፈላጅ ቆራጭ አንድ ሰው መሆን የለበት ምንም አይነት ጉዳይ ይሁን ቤተሰብስቱ ነው ባል ስለሆነ አባት ስለሆነ የቤት ኃላፊ ስለሆነ ዝም ብሎ ፈላጅ ቆራጭ ሊሆን አይገባም በፈለገ ሰዓት ቤት ሌላ ቦታ ገዝቶ ልጆቹን ይዞ መሄድ አይችልም የሚኖርበት ቤት ክራይ ከሆነ ሌላ ቦታ እንደፈለገ ተከራይቶ መሄድ የለበትም መንገር አለበት መወያየት አለበት ከባለቤቱ ጋር ከባልተቤቱ ጋር ከልጆቹ ጋር መወያየት አለበት ከህፃኑ ልጅ ጋር ራሱ ራሱን እስካወቀ ድረስ የሰባት አመት ህፃን ልጅ ካለ ቆጥሮ አባት ይነግረው ይገባል ልጅ ወይ ቤት ልንቀይር ነው ብሎ መንገር አለበት ቀደም ብሎ አይምሮን እንዲያዘጋጅ ማባበል አለበት የምንቀይርበት ምክንያት እንጂ ነው እንጂ ብሎ ማስረዳት አለበት እንጂ ዘም ብሎ ከሚስቱ ጋር ብቻ ተማክሮ የሆነ ቀን አይሱዚ አምጥቶ እቃ መጫን ልጁ ሲጠይቅ አባባ የት ነው ሌላ ቤት ነው የምንሄደው ልጁ ያለቅሳል የለመደው ሰፈር እንዲህ ቤታችን ይላል ያን ተቆረክመዋል ወይስ እንደ እቃ ዝም ብሎ ወርውረ ተጭኗል ነው መፍታለው መጀመሪያ ይነገሩ ይገባል ህፃን ልጅም ቢሆን ወሳኝ ባይሆንም ግን ነው ይጥስ ሊገባ ይገባል ምን አስረዳችሁ ይገባል በዚህ መልኩ ነው ማደግ ያለባችሁ ልጆች አላህ Subhanahu Wa Ta'ala እንግዲህ በሰማነው የምንሰራ ያድርገን واخر دعوانا ان الحمد لله رب العالمين أغيب وذو اللطائف لا يغيب إياك أن نملس بإسلام الفتوى والاستفتاء البلال إياك وشاتشونا ملسو شاتشو وأسأله السلامة من زمان بليت به نوائبه تشير بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته سيد لج بزوكيزي جهن بوست تزوترات التايا لج كازهن يعني تقبارهم انتن استنجا بسراتو سلام واتادر سلام واتادر عرق وهم دمو سيدوك يو استنجا سلام وابزان يوم سيد استنجا سلام واتادر عرق ونو يبالا لنا እስቲንጃ ስናደርግ ማለት ነው አፉ በሊን ግን ውሃው ነው ማድረቅ ያለብን ወላ ሐማም ውስጥ ሆነን ሽንቱን ነው ማድረቅ ያለብን ያኒ ውሃው የግድ በውሃ ከተጣጠብን በኋላ በውሃው ከተጣጠብን በኋላ ውሃው ማድረቅ ያለብን ያ ነው እንዴ እንትን ያኒ ተነጅሰናል ማለት ነው በውሃ ታጥበን ቀጥለን ኡዱ ካደረግን አፉ በሉኝ እኔ ሁሌም ይሄንን ለማጠየቅ ነበር ሰውን መፈልገው ግን የሚመለስልኝ አጥቻለሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጀዛከላሁ ኸይረን ባረከላሁ ፊኪ ጥያቄው ትንሽ የተደበላለቀ ይመስለኛል የመጀመሪያው ጥያቄ መነሻው ላይ ጥሩ ነው የመጣሽው ነብዩ አለይሂ ሰላቱ ወሰለም ወደ ሚዕራጅ በሄዱበት ጊዜ ጀነትንም እሳትንም አይቻለሁ አሉ ጀሃነም ውስጥ ሴቶች በስተው አይቻቸው አለሁኝ አሉ ለምንድን ነው ረሱላህ እኛ የበዛ ነው ተብሎ ተጠይቀው ዘው መልስ ሰጥቷል ነብይ አለይሂ ሰላቱ ወሰለም ይክፍርና العشር ነው ውለታ አያከብሩም በተለይ የባል ውለታ ባል ብዙ ጊዜ የሚያስደስት ነገሮች ሰርቶ አንድ ቀን ተለታት ከተሻሻተ አንድም ቀን خیرው ለህልኝ አታቀም የማለት ድፍረት አላችሁ ነው ይሄ ደግሞ አንቺም ሌላውም ሴት ራሳቸውን ቆመው ቢያስቡ የሚያገኙት ነው ከዚህ የተነሳ እንጂ ከሽንት ጋራ ከመጸዳዳት ጋራ የተያዘ ነገር አይደለም። መጸዳዳት ጋራ የተያዘ ሌላ ሐዲስ አለ ይልቁንስ ነብዩ አለይሂ ሰላቱ ወሰለም አንድ ቀን በቀብር ሻልፉ ሁለት ቀብሮች እየተቀጣዩ እነዚህ እየተቀበሩ ሰዎች እየተቀጡ ነው ያሉት የሚቀጡት ነገር በትልቅ ነገር አልነበረም ለነገሩማ ትልቅ ነው አሉ። አንደኛው ሰዎችን በነገር ያጣላ ነበር ገሌ እንዲህ አለህ ገሌ እንዲህ አለችሽ ይያሉ ነገር የሚያዋስር ነበር። ሁለተኛው ደግሞ ከሽንት የማይጸዳዳ ነበር ጥንቃቄ ያደርግም ነበር አዳርቅም ነበር ሽንቱ መቆሙን ሳይረጋግጥ ወደ ውሃ ይሄዳል። ስለዚህ ውሃና ሽንቱ አብሮ ተደባልቆ መስገጃውንም ሰውነቱንም ልብሱንም እያበላሸ ነበር የሚሰግደው ማለታቸው ነው። ሁለቱ የተለያዩ ናቸው። በሽንቱ ላይማ እንደውም ወንድ ነው እንደምሳሌ የተጠቀሰው ሴት አይደለም ሴት ልጅ አይደለችም። ሴት ልጅ የተባለችው ውለታ ማክበሩ ላይ ነው የተባለው። በነገራችን ላይ ሴት ልጅ የማዳረቅ በጣም ጥሩ ዘዴ ዑለማዎቹ የሚመክሩት ምንም ማዳረቅ ምናምን ሳይሆን ሽንት ልክ እንደጨረሰች ትንሽ ረጋ ብላ ከቆየች በቀላሉ ነው የሴት ልጅ ሽንት የሚቆመው። የወንድ ልጅ ነው የወንድ ልጅ የማያዝ አቅም ያለው ሊቆራረጥ የሚችል እየቆየ ሊወጣ የሚችል የወንድ ነው እንጂ የሴት ሽንት እንደሸናች ልክ ትንሽ ከቆየች ትንሽ ረጋ ብላ ከተቀመጠች ሰውነቷን በቀሪው በሚንጠባጠበው እንዳትነጅሽ ከተጠነቀቀች ችግሩ በቀላሉ የሚያልቅ ነገር ነውና ከሱ ጋር የተያያዘ አይደለም። ጀዛከላሁ ኸይረን ባረከላሁ ፊክ። አልቁርአኑ ይወሂዱና ሊጠሪቂል ኸይር ይወጅሁና አላሁ ተዓላ አንዘለሁ ወረሱሉላሂ ሙአሊሙና ወረሱሉላሂ ሙአሊ። አንዳንዴ በእኛ አካባቢ የሚሰሩ የሽርክ አይነቶች አሉ። ለምሳሌ ያው ቢድዓ ነገሮች ብልሻያን ሽርክ መሆኑን ከእናንተን መስማት ያለብኝ አውራድ ወስቢዳ ያረሱላህ ምናምን የሚባል ነገር አለ። ጀዛከላሁ ኸይረን ባረከላሁ ፊክ። አቃለሁኛው አብዛኙ በእኛ ሀገር አካባቢ ቢድዓዎች ብዙ የተስፋፉ ቢድዓዎች እንዳሉ እናውቃለን። እነዚህ ቢድዓዎች ናቸው ሲገፉ ሲጋፉ ሲታመሱ ህዝብን ከዚያ ከዚህ ሲያጋጩ ከቆዩ በኋላ ለእስራት ለስደት ለተለያዩ መከራ ሙስሊሙን ለመበታተንም የበቁት እነዚሁ ቢድዓዎች ናቸው። እነዚህ ቢድዓዎች ደግሞ ከመሀከላቸው ለሽርክ የሚያደርስ ነገር አለ ሽርክ የማያደርስም አለ። እነዚህ ዝርዝሮችን ቦታው አይደለም አሁን በሰፊው ትምህርት ሊሰጥበት ይገባል። ተሰጥቷልም ወደፊት ይሰጣልም እየተሰጠው ነው ያለው። በአጠቃላይ አውራድ ቢድዓ አይደለም። አውራድ ማለት አውራድ ሱባህ አዝካር አልመሻ አዝካር አልሱባህ የሚቀሩ ጧትና ማታ የሚባሉ ዚክሮች ከሶላት በኋላ መባል ያለባቸው ዚክሮች ከነቢዩ አለይሂ ሰላቱ ወሰላም አዝካር ዋሪዳ ከነቢዩ የተሰሙ ዚክሮች አሉ። አውራድ ተብሎ ግን ከቃዲብያ ሻጅልያ ሸማንያ ከልወትያ ቡርሃንያ ትጃንያ እየተባሉ የሚባሉት የአውራድ ይሄ ከሼክ ወደ ሼክ እየተላለፉ የመጡት አውራድ ተብለው የሚባሉት እነዚህ ቢድዓ ናቸው። ማ አንዘለ ላሁ ቢሃ ሚን ሱልጣን። በፍጹም የቀድሞ መሻይኮች ለምን ይሄንን እንዳደረጉ ራሳቸው ያውቃሉ። ከሸርዕ ግን ከማስረጃ አኳያ ግን በቁርአን በሐዲስ እንዲሁም በአይመተ አልአርባዐ ዘንድ የሌሉ ምንም ቦታ የሌላቸው ማስረጃ የሌላቸው አባባሎች ስለሆኑ ጦሪቃ ተብሎ በዚህ መሸየምና በዚህ መልኩ መሄዱ ቢድዓ ነው። ወጣቱ ትውልድ ይህንን ሊቀበልና ሊያስተናግድ አይገባውም። የረሱሉን ዓለይሂ ሰላቱ ወሰላም የጧትና የማታ ዚክሮችን አድባረ ሰለዋት ያሉትን ሌሎችን ሲተኙ ሲነሱ ሲወጡ ሲገቡ ሲበሉ ሲጠጡ የሚባሉ ዚክሮችን ከረሱል ሰለላሁ ዐለይሂ ወሰለም የተነገሩ የተባሉ ዚክሮችን ፈልጎ ሊያጠና ይገባል። ለዚህ መመክረው ሕስነል ሙስሊም ተብሎ በአማርኛ እንኳን ሳይቀር ተተርጉሞ ተበትኖ ያለን መጽሐፍ እየፈለጋችሁ እንድታጠኑ ያስፈልጋል። ሱፐርማርኬት ውስጥ የሚሸጥ ያው ታሸጉ የሚሸጥ ስጋዎች አሉ። እዚህ ሴም ያው እንቱ ማለት ነው ኢትዮጵያ እና እሱን ነገር እየገዙ መጠቀም ይችላሉ። ቢሉ ላይ የሙስሊም ስም ነው ያለው ግን የሚሸጡትም ካፊሮች ናቸው። በዛ ተጠቃሚዎቹ ደግሞ ካፊሮች ይበዛሉ። ላኪን ግን ቢሉ ላይ የሙስሊም ያኒ ስሞች አሉበት እና ይሄን ነገር መጠቀም ይበቃል ወይ? በማሽን ነው የሚተረደው፣ ያው ታሽጎ ነው የሚመጣው እና ይሄን ነገር መጠቀም እንዴት ይታያል? ያኒ ወደ ሙስሊም ሀገሮች የሚመጡ የስጋ እርዶች በእስላማዊ እርድ እንደሚታረዱ አረጋግጠን ነው የምናመጣው ብለው ብዙ ጊዜ ተናግረዋል ሙስሊም ሀገሮች። ስለዚህ ከሙስሊም ሀገሮች ጋር ባሉ ገበያዎች ላይ እንዲህ በግሃድ በይፋ ሱፐርማርኬት ላይ ሐራም የሆኑ ነገሮችን ይሸጣሉ ብለን አናስብም። ጀዛከላሁ ኸይር። አልቁርአኑ ዩዋሂዱና ሊጠሪቂል ኸይር ይወጅሁና الله تعالى أنزله ورسول الله معلمنا ورسول الله معلمنا عند سيد أورا والي هنا وين بيريد هنا سبحان الله الله أكبر الحمد لله عندهم ليلة ليلة ما زعبت تشلال شوي يمين لو عندهم دمو جوال ليلة القرآن كفتم عن ببيت شلال لوي بجات من قاتل شلال لوي يمي الله مسكنا الله سبحان الله والحمد لله ولا إله إلا الله الله أكبر ليلوش نجيك عينتوش هاري أذكار الصباح والمساء ليالو يقرآن عن قصوش عندهم قرآن بيهون حفظ لما السواس داير رسا وين قرآن أستماري لهوناتو لليلوش تاتهم قراء عليهوناتو قرآن لما قاتل نسكب كل منهم انكرى ما سرجا سلل الله بذكروا تجلالات ይበልጥ ደግሞ በሞባይል ላይ ያለው ቁርአን ይዞ መቅራቱ ይዞ መገኘቱ ምንም የተለከለው ነገር የለም። ምክንያቱም በሞባይል ያለ ማለትና በእኛ በእያንዳንዳችን ጭንቅላት ያለ አይነት ማለት ነው። ስለዚህ ቁርአን ያለበት ሞባይል የወራበ ያለበት ሴት ይዛ ብትገባ ብትወጣ ብትቀራ ብታስቀምጥ ብታናግር ምንም ችግር የለውም። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا فيتين مشافن فلق نبرا يبلت إيمان لجمر لنا كون روش لمستر سلفلكون النام የሽንት አመት እድሜ ወንዶችን ነው መሸፈን ወይንም መሸሸግ ያለብኝ? የባልሽ አጎቶችን መሸሸግ አለብኝ? ሁለተኛ ነገር ብር ማድረግ ለሴት እንደወርቅ ይፈቀዳል ወይስ አይፈቀድም? ሶስተኛ ገንዘብ በባንክ ለማኖር ፈልጌ ነበረ። ወለድ በእስላም አይፈቀድም እናም የማስቀምጥበት ባንክ ወለድ አለው ምን ማድረግ አለብኝ? ከሰው ጋር አላስቀምጥ ታማኝ ሰው የለኝም ይሄ እንዴት ይታያል? እንደገና በውትር ላይ ውትር በሚሸግድበት ሰዓት በአማርኛ ዱዓ ማድረግ ይቻላል ወይስ አይቻልም? ሀጅ በሚናደርግበት ወቅት ይሄችን 10 ቀን እዛ ሆነን መጦም እንችላለን ወይንስ እንመለስ መጨረስ አለብን? ዚክር ለማድረግ በቀልብ ማድረግ ነው ያለብን ወይንስ ድምጣችንን አውጥተን ማድረግ አለብን? ረመዳን ወሩን የግብረ ስጋ ግንኙነት ማድረግ ክልክል ነው ይላሉ፣ ወሩን ሙሉ ነው ክልክሉ ወይንስ ጊዜ ገደቦች አሉት? እንደገና ሙስባሃ ከሶላት በኋላ በማንኛውም ወቅት ሙስባሃ መሳብ ክልክል ነው ወይንስ አይከለከልም? በስግድ ጊዜ የወንዶችና የሴቶች ሱጁድ ይለያያል ወይንስ አይለያይም? ይህም አባባሌ ሱጁድ በምናደርግበት በምንወርድበት ጊዜ ደረታችን ከጭናችን ላይ ወይንም ከታፋችን ጋር ያርፋል፣ ወንዶችን ደግሞ ሱጁድ በሚያደርጉ ሳያቸው ክፍተት አለው፣ ይሄ እንዴት ይታያል? ማሻአላህ ማሻአላህ። ምን ነው በአንድ ላይ ሰበሰብሻቸው 10 ጥያቄዎች በአንድ ላይ ነው? እሺ ጊዜ አጥተሽ ነው። ለማንኛውም ማሻአላህ ነው። ወንድ ልጅ ለሂጃብ የሚደርሰው ሴት ልጅ ልትደበቅበት የሚገባው ለአቅመ አዳምና ለአቅመ ሔዋን ከደረሱ በኋላ ወንድና ሴት መተያየት መነካካት የለባቸውም። ሀታህትና ወንድም እንኳን ከአስር ዓመት በኋላ በመኝታ አንሶላ መለየት አለባቸው። ከሰባት ዓመት ጀምሮ እያለማመዱ መሄድ ራሱ በጣም ጥሩ ነው። ሴት ልጆች አይታችሁ ከሆነ አረብ ሀገር ላይ ያሉ ሴቶች እንዴ ዲን እንኳን ባይኖራቸው ከህፃነታቸው ጀምረው ሪጃል ማለት ስላለመዷቸው ከወንድ መሸሽ እንደ ልምድ ይቆጥሩታል። ስለዚህ ይሄ እሱሽ እንዳይሆን ምክንያቱም ወንድ ጋር ስትተሻሽ የነበረች ልጅ ላንቺ ከዚህ በኋላ ደርሰሻልና ከወንድ ራቂሽ ግባ የወንድ ጠረን ስለለመደች ሁሉ ጊዜ እንትን ይላታል ያጓጓታል ወደሱ አለመልመዳችሁ ጥሩ ነው እና ለአቅማዳም የደረሱ ወንዶችን ነው መራቅ የባል አጎቶች ቀርቶ የባል ወንድሞች እንኳን አጅነብዮች ናቸው የባል አጎቶች ቀርቶ የባል አባት የባል ልጅ ነው የሚፈቀደው እንጂ ከባል ጋር የተያዘ ከዚህ ውጭ ያሉት ቤተሰቦቹ ወንዶቹ አጅነብዮች ናቸው ሁለተኛው ጥያቄ ብር እንደ ወርቅ ይፈቀዳል ነው ያው ብርና ወርቅ ሐር መልበስ ለሴቶች ልጆች ለጌጥ ተፈቅዶላቸዋል ምንም ችግር የለም ሶስተኛው ጥያቄ ወለድ ባንክ ላይ ማስቀመጥ ነው ወለድ አልባ ባንኮች ስለሌሉ በአገራችን ኢንሻአላህ ወለድ አልባ ባንኮች ይፈቀዳሉ ብለን እናስባለን ወይ እስላማዊ ባንኮች ማለት ነው እሺ እስከሚፈቀድ ድረስ ግን አሁን ባለው ወለዱ ላይ ነው ማስቀመጥ ወለድ አልባ ብለው ዊንዶ ከፍተዋል ይመስለኛል ወለድ አልባ ባንኮች ብለው ከፍተዋል ግን ወለድ አልባዎች አይደሉም በትክክል ምክንያቱም ሲስተማቸው አንድ ላይ የተያዘ ስለሆነ ለእናንተ ወለድ አያስቡም ማለት ነው እንጂ ወለድ አይሰሩበትም ማለት አይደለም ስለዚህ እነሱ ተጠቃሚዎች እናንተ ከምትሆኑ በወለዱ ውስጥ አስገብታችሁ የወለዱን ጥቅም አውጥታችሁ ለደሃና ለተለያዩ እንትኖች ችግረኞች ስጡ እንጂ አትተውት እዣ አራተኛው ጥያቄ በዊትር ጊዜ በአማርኛ ዱአ ማድረግ ነው በተቻለ በአረበኛ ካልተቻለ በአማርኛ ማድረግ ትችላላችሁ በትርፍ ሶላቶች በሱናዎች በነፍሎች ላይ የጁል ሒጃን 10 ቀኖች በሐጅ ላይ ሆነን መጾም ነው መቼስ 9ኛውን ቀን መጾም አረፋ ላይ ስለሚሆን አይወደድም ይጠላል ይላሉ ዑለማዎች ሌላውን ቀን ግን በመጾም ቢያሳልፈው ችግር የለውም ዒባዳ ቢያደርግ ምን ችግር አለው ዚክሪን በድምጽ ነው ወይ ማለት ያለብን ነው ይህ ኸይሩ ዚክሪል ኸፊ ነው ድምጽን ዝቅ አድርጎ መዝከር ነው የሚበልጠው በተለይ ወንድ አጠገብ ከሆነ ለዩሊ ለይስሙሊ ሊያመጣ የሚችል ጉዳይ እንትን አካባቢ ላይ ከተሆነ ድምጽን ከፍ ማድረጉ ይጠላል በረመዳን ውስጥ የግብረ ስጋ ግንኙነት ክልክል ነው ይባላል ማለት አዎ ቀን ክልክል ነው በጭራሽ ከአንድ እስከ 30 ቀን ድረስ በቀን ክልክል ነው ማታ ከሆነ ሁሉ ጊዜ የተፈቀደ ነው ካፈጠሩ በኋላ እስከ ሰሁር እስከምንበላ ድረስ እስከሚነጋ ድረስ ችግር የለውም የተፈቀደ ነው ሙስባሃ መሳብ ቢድዓ ነው በዚህ ጊዜ በሙስባሃ ምናምን ባለቱ ጥሩ አይደለም ለቁጥር ለማወካል ከሆነ ችግር የለውም በተለይ ብቻን በሚደረግ ነገር ላይ ቢደረግ ችግር የለውም ሰዎች ፊት ማድረግ ግን የዩልኝና የይስሙልኝ ስለሚሆን የበለጠ ይጠላል በሽግር ጊዜ ሸትና ወንድ ይለያያሉ ወይ ነው ያ ቡሃኒፋ መዝሐብ ነው ወንድ ልጅ ውስጡን ከፈት አድርጎ ሲያደርግ ሴት ልጅ ግን ሰውነቷን እንደዚህ ከፍታ ማሳየት የለባትም ተቀምጣ እዚሁ ላይ ጥፍ እያለች ነው ስጁድ ማድረግ ያለባት ብለው መክረው ነበር ግን ማስረጃ ስለሌላቸው ወንዱም ሴቱም አንድ አይነት የስጁድ ሶላት ነው የሶላት ስጁድ ነው ማድረግ ያለባቸው ጀዛኪላሁ ኸይራ الله تعالى أنزله ورسول الله معلمنا ورسول الله معلمنا አንደኛው ጥያቄ በሶላት እየሰገድን ማለት ነው አራት ረካ በመንሸግድ ጊዜ በመሐከለ ቁጭ ብለን አታያቱን በመንቀራበት ጊዜ አታያቱን ብቻ ነው መቅራት የምንችለው ወይስ ከአታያቱን ከቀራን በኋላም ሌላ ዱአ መቅራት እንችላለን እንደገና ሁለተኛው ጥያቄ አሁን ተራህዊ በሚሰገድ ሰዓት ዊተር ይሰገዳል ከዛም በኋላ ሶላተል ሌሊት በምንነሳ ጊዜ ዊተር መስገድ እንችላለን ወይስ አንችልም አራት ባለ አራት ረካዎችን ሶላቶች ስንሰግድ ዙሁርን ዐስርን ዒሻን ስንሰግድ ሁለት ጊዜ ነው የምንቀመጠው በመጀመሪያው መቀመጫ ላይ ስንቀመጥ ምንድነው የምንጠራው አተህያቱን ብቻ ነው ሌላ ስንጨምራለን ወይ በተለይ ዱዓ መጀመሪያ ስንቀመጥ አተህያቱ ሊላህ እሱን ብቻ ነው የምንቀራው በኢማሙ ከቆየብን اللهم صل على محمد بنل من نادلنا كذا لا يبدا دعاء من مشرشاو لا ينو يقراو ሁለተኛው ጥያቄ ደግሞ በረመዳን ላይ ያው ከኢማሙ ጋር ሆኖ ተራዊህ ሰግደን ዊትር አብረን ልንሰግድ እንችላለን ከዛ ለሊት በሆነ በጣም ላይ መነሳት ምንችል ምንድነው የምናደርገው ነው። ይህን በተመለከተ የዑለማዎች ብዙ ልዩነቶች አሉ። አንዳንዶቹ የሚመክሩት ለሊት መነሳቱ እርግጠኛ የሆነ ሰው ከኢማሙ ጋር አብሮ ዊትር መጨረስ የለበትም የሚሉ ሰዎች አሉ። ሌሎቹ ደግሞ ዊትርን አብሮ ይስገድ፣ ነገር ግን ከተነሳ ዝም ብሎ ሱናሁ ለሁለት ረካ እያለ ይስገድ። ላዊትራን ፊ ልላህ፣ በአንድ ሌሊት ውስጥ ሁለት ዊትር አይሰገድም ስላሉ ነቢ ዓለይሂ ሰላቱ ወሰላም ሁለተኛ ዊትር መስገድ የለበትም የሚሉ ሰዎች አሉ። ሌሎቹ ደግሞ ሌሊት መነሳቱ ካልቀረ አንድ ትረካ ይስገድና ማታ ዊትር አድርጎት የነበረውን እጥፍ አድርጎት እንደገና ሁለት ሲሰግድ ከቆየ በኋላ እንደገና በመጨረሻ አንድ ትረካ ይስገድ የሚሉ ዑለማዎች አሉ። የሁሎችም ዑለማዎች አባባል ያንዳንዳቸው የራሳቸው ማስረጃ ጠቅሰዋል። እንደኔ ያየሁት የገባኝ ግን በአንድ ሌሊት ሁለት ዊትር ስለማይሰገድ ማታ ኢማሙ ጋር ዊትር የሰገደ ሰው ከዚያ ከተነሳ ሁለት ረካ ይስገድ እንጂ ሌላ ዊትር መስገድ አለብህ የሚለው ነገር አልታየኝም፣ አልገባኝም። በዚሁ መልኩ ነው መሄድ የምትችሉት። ሁሉንም የሁለቱንም የሶስቱንም የዑለማዎች አባባል ይዞ የሚሄድ ሰው ተሳስተሃል ብሎ የሚያስወግዝ ማስረጃ ግን ግልጽ ነገር የለም። ክቡራትና ክቡራን የፕሮግራማችን ታዳሚዎች ከዲናችን ሬዲዮ ለዛሬ ያዘጋጀንላችሁ የተከታተላችሁትን ይመስል ነበር። በእርግጥ የጌታችን አላህ ስብሃነ ወተዓላ መልካም ፍቃድ ሆነ ሳምንት ማክሰኞም ሳንቆይ ከዛ በፊት የሙከራ ስርጭታችንን አዲስ የምንጀምረውን የሙከራ ስርጭታችንን ይዘን በመሃል እንደምንገናኝ ተስፋ እናደርጋለን። እስከዛው ግን ይህችን ፕሮግራማችንን ወደ ሌሎች እህትና ወንድሞቻችን በማድረስ እንድትተባበሩን በፍቅር እየጠየቅን በፍቅር እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።